ስለዚህ ከአላሁ ጀለ ወዓላ ዚክር ተግሳጽ ምክር ችላ ብሎ የሚኖር ካለ አላህ ኑቀይድ ለሁ ለሱ እናቆራኝለታለን አለ። ምን ሸይጣንን ሸይጣንን የሱ ተቆራኝ እናደርገዋለን፣ የቅርብ ጓደኛው እናደርገዋለን አላህ ፈሁወ አለ። እሱ እኮ ማን ይሄ ለሱ ተቆራኝ የምናደርገው ሸይጣን ለሁ ቀሪን ለሱ የቅርብ ወዳጅና ሷሂብ ሆኖ ቁጭ ይላል አለ። ወመን ዩዕሪድ ወየተዓም ወየተጋፍል አን ልቁርአን ወኢባደት ረሕማን አላህን ከመገዛት አላህ ያወረደውን መለኮታዊ መጽሐፍ ከማንበብ በሱ ከመመራት ችላ ብሎ አይኑን ጨፍኖ አልቀራውም አላነበውም አልሰማውም አላየውም ብሎ ከዚህ ከአረሕማን ምክር ውጭ መኖር የፈለገ ሰው አለ ኑቀይድ ለሁ ሸይጣንን ሸይጣንን ለሱ ተቆራኝ እናደርገዋለን። ፈሁወ ለሁ ቀሪን ሸይጣን ለሱ የቅርብ ጓደኛ ሆነው ቁጭ እንዲል እናደርገዋለን አለ። ምክንያቱም የሰው ልጅ የፈጠረው አላህ ነው ብለን ሙስሊሞች እናምናለን። ይህንን እውነተኛውን አምላክ ሰዎች አንቀበልም። ምክርህንም ዞር በል ውሸት ነው ድግምት ነው የሙሐመድ ቅጥፈት ነው ብለው ራቁት። ይህን የእውነተኛው አምላክ ቃል በዚህ መልኩ ሰዎች ሲርቁ የሚቀበላቸው ማን ነው? ማን ይሁን? መላእክቶች? ሙእሚኖች? ጥሩ ሰዎች? በፍጹም። የአምላክ ጸበኛ ከአምላክ መንገድ ሰዎችን ለማሸሽ የተነሳው ሸይጣን ወዲያው እፍፍ አድርጎ ነው ግለሰቡን የሚይዘው። ለዚህ ነው አላህ ኑቀይድ ለሁ ለሱ እናቆራኝለታለን ሸይጣንን ሸይጣን የእሱ ተቆራኝ ይሆናል። ፈሁወ እሱ ይሄ ሸይጣኑ ለሁ ቀሪኑን የቅርብ ጓደኛ ሆኖ ቁጭ ይላል። ላ የንፈኩ ዐን ልወስወሰት ለሁ ወልእህዋ ግለሰቡን ከመወስወስ ከመጎጥጎጥ ከማታለል ከአላህ ዲን ከማረቅ አምላኩን ፈልጎ እንዳያገኝ በር ከመዝጋት አይቦዝም። ለምን ጓደኛው ነው? እስኪ ዝም ብላችሁ አስቡት። በጣም መጥፎ ጓደኛ ያላችሁ አይለቃችሁም። ጠዋትም የት ነህ ጠፋ መጣው ጠብቀኝ እንሄዳለን እንጨፍራለን እንጠጣለን እንሰርቃለን እንገላለን እያለ ነው የሚያወራው። ይሄ ግለሰብ እንደዚህ አይነት መጥፎ ጓደኛ ያለውን ሰው ዝም ብላችሁ አስቡ። በተገናኙ ቁጥሩ ይሄ መጥፎ ግለሰብ የሚያወር ሰው መጥፎ ነገር ነው። እንሂድ እንደዚህ እናድርገው እንፍለጠው እንቁረጠው ነው የሚለው። እያችሁ አይደለም? ሸይጣንም በትክክል የአንድ ግለሰብ አጋሩ ጓደኛው ሲሆን ሊሰጥ ሲል እጁን ይዟል፣ ከደግነት ዓለም ያወጣዋል። በጎ ሊናገር ሲል እንዲሳደብ እንዲራገም በር ይከፍትለታል። ስለዚህ የሸይጣን ጓደኛ የሸይጣን ተቆራኝ መሆን ማለት ቀጥታ ይዞን የሚወርደው ወደ ጀሃነም እሳት ነው የሚሆነው ወደ ጀሃነም እሳት ነው የሚሆነው። አላህ በሌላ አንቀጽ ላይ ምን ይል መሰላችሁ? አለም ተረ አና አርሰልነ ሸያጢን ዐለል ካፊሪነ ተኡዝሁም አዛ ይላል። ያ ሙሐመድ አላየህም እንዴ? አለም ተረ አልተመለከትክም? አና አርሰልነ ሸያጢን እኛ ሸይጣናቶችን ልከናል አለ። ዐለል ካፊሪነ ተኡዝሁም አዛ እንደፈለገች ተኡዝ ማለት ትሐሪክሁም ተሕሪከተን ማለት ነው። እንደፈለጉ ማንቀሳቀስን እንዲያንቀሳቅሷቸው አምላክን እንቀበልን ባሉ አካሎች ላይ ሸይጣናትን ልክናል አለ። ሌላ ደግሞ ምን ማለት ዱንያ ላይ ራሱ እኮ የሚለው ፉስጣጢል ኢማን ወልኢስላም ነው። አንደኛው ካምፕ የሙእሚኖች ካምፕ ነው። ሌላኛው ካምፕ ደግሞ አምላክን እንቀበልም ያሉ አካሎች የካህዲያኖች ካምፕ ነው። ስለዚህ የአማኞችን የእውነተኛውን አምላክ ምርጫ እንቀበልም ያለ ሰው የሚጠብቀው ሁለተኛው ካምፕ የሰይጣናት ካምፕ ነው፣ በቁርአን ገለጻ ማለት ነው። ስለዚህ ኑቀይድ ለሁ ሸይጣንን ፈሁወ ለሁ ቀሪን አላህ ይጠብቀንና ከትክክለኛው አምላክ ይሄን ምድር ከዘረጋው አምላክ የሰው ልጆችን ከንፍጥ ከገነባው አምላክ ሕግና ስርዓት ውጪ መኖር ስንፈልግ የሚጠብቀን የሚቀበለን ሰይጣናቶች ናቸው። ተቀብለውን የእነሱ ቲፎዞ ነው የሚያደርጉት። ዛሬ አይታችሁ አላደረም? ሰው ራቁቱን ይጨፍራል፣ እንስሳ እንኳን ልብስ አለው። ሰው ጠጥቶ መንገድ ላይ ይወድቃል። ሰው ሰርቆ እድሜ ልክ ይፈረድበታል። ሰርቆ ሰውን ገሎ ይገድላል። ሰውን ገሎ እድሜ ልክ ይፈረድበታል። አያችሁ፣ ሰው ከአምላክ ሕግና ስርዓት ውጭ መኖር ሲፈልግ የሚሰራቸው ወንጀሎች አምላክ ፊት ከመሄዱ በፊት እዚህ ዱንያ ላይ ራሱ መከራውን እያበሉት ነው። አሁን ዓለም ላይ ያሉ እስር ቤቶችን ብታዩ በወንጀለኞች የተሞሉ ናቸው፣ ያልገቡም ብዙ ቢኖሩ ማለት ነው። ስለዚህ ሰው ከአምላክ ሲያፈነግጥ፣ አምላኩ መፍራት ሲያቅተው የሚቀበሉት ሰያጢኖች ናቸው። እነሱ ደግሞ ሲቀበሉት በቃ እንደፈለጉ ተኡዙሁም አዛ እንደፈለጉ አድርገው ይነዱታል ማለት ነው። ስለዚህ ፈሁወ ለሁ ቀሪን ማለት ፈሁወ ሙላዚሙን ሙሳሒቡን ለሁ ላይ ፋሪቁሁ ማለት ነው። ምንም የማይለየው ከእሱ ጋር ጠዋት ማታ የሚንቀሳቀስ ወዳጅ አድርገን ቁጭ እናደርገዋለን ነው የሚለው። ትክክል ነው። የሚያስበው ተንኮል ነው፣ የሚሰራው ተንኮል ነው። ሸይጣን ለሱ ጓደኛ የሆነው ሰው እንኳን የማይታየው ሸይጣን አይደለም፣ መጥፎ ጓደኛም ያለው ሰው አደጋው ከባድ ነው። ወኢነሁም ለየሱዱነሁም አለ። እነሱ እኮ አላላ ወኢነሁም አለ ወኢነ ሸያጢን እነዚህ ሰይጣናቶች ሰዎች ከአላህ ዚክር ምክር ከቁርአን ውጪ መኖር ሲፈልጉ ሰይጣናትን ለነሱ ተቆራኝ ያደርጋሉ አለ። እነዚህ ሰይጣናቶች ደግሞ ለየሱዱነሁም ያግዷቸዋል አለ። አን ሰቢል ከትክክለኛው መንገድ ያግዷቸዋል። ወደ አምላክ ለየሱዱነ ሃኡላኢ አልኩፋር ባሊን አን ጠሪቅ አልሁዳ። አሁን እኔ ቁርአንን ትቼ ዱንያ ላይ መኖር ስፈልግ የሚጠብቁን ሰያጢኖች ነው። ይቀበሉኝና አላህ ከዘረጋው መንገድ ውጭ እንድኖር ይጋብዙኛል። እንዳልመለከተው፣ እንዳላየው፣ እንዳላስበው በሩን ቁልፍ አድርገው ይዘጉታል። ከዚያስ እነሱ የዘረጉት ያ የሰይጣናት መንገድ እጅግ የተዋበ ያማረ አዋጭ አርኪ እንደሆነ እንዳስብ ይጋብዙኛል። ወላ ተጉረነኩም ልሐያት ዱንያ ወላ የጉረነኩም ቢላህ ልገሩር። አታላዩ ሰይጣን በአላህ ጉዳይ ላይ እንዳታላችሁ ተጠንቀቁ፣ ተጠንቀቁ። ስለዚህ ሰይጣናት ስራቸው እኛን ከገሃነም ማድረግ ከገነት ለመገንጠል ነው። ጠዋት ማታ እየሰራ ያለ ከባድ ነው። የሚገርማችሁ ነገር ግን ሰያጢኖች ወይም ሸያጢኖች ከልብ የሰው ልጆችን ወደ እሳት ለመውሰድ ይሰራሉ። እኛ ደግሞ የሰው ልጆችን ከእሳት አውጥቶ ወደ ጀነት ለመውሰድ መማር፣ ማስተማር፣ በዳዕዋ ዓለም ላይ መሳተፍ፣ ገንዘቦቻችንን ማውጣት፣ ለሰው ፍቅር ርህራሄን ማሳየት ግድ ነው። ሰውን ገለነው ወደ ገሃነም እሳት እንዲገባ መጋበዝ አይጠበቅብንም። ያአላህ ቢገርም እኮ ነው። ሸያጢኖች ከልብ ይሰራሉ አንተን ከአምላክ ጋር ለማጋጨት፣ ከልብ ይሰራሉ አንተን ወደ ገሃነም እሳት ይዘውክ ሊወርዱ። አይገርምም? አይደንቅም? እኛ ግን እነሱን ለማትረፍ የምንሰራው አንዲትም ነገር የለም። ማን ይሻል ይሆን? አላህ ራሱ ይድረስልን። አን ሰቢል አለ ከመንገዱ ያግዷቸዋል። ወያሕሰቡነ ያስባሉ ወይም ይገምታሉ አላህ አነሁም ሙህተዱን እነሱ የተመሩ የተቀኑ አድርገው ራሳቸውን ያስባሉ። ሸያጢን ጅን ማለት ነው። ከጅን መካከል ሰይጣናቶች አሉና እነዛ ሸያጢኖች ምድር ላይ ላሉ ከሃዲያኖች ምን ያደርጓቸዋል? የአምላክ መንገድ በር ይዘጉባቸዋል። ሲዘጉባቸው የሰው ልጆች የተቀበሉ ካሪዎች ደግሞ ويحسبون انهم مهتدون እሱ ትክክለኛ መንገድ ላይ እንዳሉ ያስባሉ ይገምታሉ አለ። ትላንት የሰማነው ነገር አለ። አላህ ማለት ብላክ ስቶን ነው ብሎ የሆነ ልጅ ሲሳደብ ሲናገር ሰምቻለሁ። አላህ አላህ ነው። ኦኬ። ረሱልም ረሱል ናቸው። ማንም ሰደባ ክብራቸው ዝቅ አይልም። አላህንም ሰደቡት ክብሩ ዝቅ አይልም። ኦኬ። ግን ሰያጢኖች ሸያጢን ጂኒ ወልኢንስ በሩን ሲያግዱት በቃ ይቆላልፉብሃል። አንተ አቅልህን እንዳታሰራ ይሄንን ፈጣሪ ከመሳደብ በፊት ስለሱ እንኳን እንዳታውቅ በሩን ቆልፎውታል። እሱ ማለት እንዲህ ነው ብሎ አቅልህ ላይ የሆነ ሶፍትዌር ጭኖብሃል። ይሄን ሶፍትዌር አውልቀህ ካልጣልክ ስለ ፈጣሪ ትክክለኛ ማንነት ፈልገህ ማግኘት እንኳን አትችልም። ለምን ዘግተውብሃል? ሊየሱዱነሁም ዐን ሰቢል ማለት ይሄ ነው። አምላክ ከዘረጋው መንገድ ያግዷቸዋል። የአምላክን ጎዳና እንዳያዩ በሩ ሁሉ ይቆለፋል። ዛሬ ዓለም ላይ የሚሰራው ስራ ይኸው ነው። ሰዎች እስልምናን እንዳያዩት፣ እንዳይሰሙት፣ ቁርአን ጋር እንዳይቀርቡ እስልምናን ማጠልሸት በተግባርም በቃልም በሚዲያም አንዳንዶች በሰሩት ስህተትም እስልምናን የመሰለ ምርጥ ሕይወት ብርሃን ሰዎች እንዳያገኙት በር ሁሉ እየተዘጋ ነው። እኛ ደግሞ እህቶች፣ ወንድሞች ለዚህ አጋዥ መሆን የለብንም። እስልምና ወላሂ ዛሬ ጁምአ ኹጥባ የሆነ ቦታ አዳመጥኩና አንድ ቃል ከጁምአ በፊት ነው አንዱ ሲያስተምር ሰማሁ። ምን አለ? እስኪ ይሄን ቁርአን ከመስጊድ ይዘነው እንውጣ አለ። ከመስጊድ ይዘነው እንውጣ ምን ማለት ነው ስል ቁርአኑ የእዝነት መመሪያ ነው። ቁርአኑ የፍቅር መጽሐፍ ነው። ቁርአኑ የደግነት መጽሐፍ ነው። ቁርአኑ የማህበራዊ ህይወት፣ ቁርአኑ ግፍ አትፈጽሙ የሚል መጽሐፍ ነው። ቁርአኑ ምድር ላይ ሰው እንዲፋቀር፣ እንዲተዛዘን፣ እንዲዋደድ፣ እንዲረዳዳ የሚከፍት መጽሐፍ ነው። ለመስጊድ ውስጥ ብቻ ይቀመጣል? ይዘነው እንውጣል። አያችሁ፣ እኛ ቁርአኑን ማለት ነው ልንኖረው ስላልፈቀድን ሰዎች እኛ ላይ የሚያዩት ከቁርአኑ ውጭ የሆነ ዘግናኝ ቋንቋ ነው፣ ዘግናኝ ተግባር ነው። ስለዚህ ምን ሆነ? ሰዎችን እነሱ ብቻ ሳይሆን እኛም አገድናቸው። ስለዚህ ወገኖች ደግ በመሆን የእስልምናን የደግነት የቁርአን አንቀጽ ለሰዎች ብዙ ከመናገር ደግ ሆናቸው አስተምሩ። ብዙ ከመናገር ፍቅር ስጡ ለሰው። ብዙ ከመናገር እዝነትን ለሰው እንመግቡ። ይሄ ነው ቁርአን ውጭ ወጥቶ የእስልምናን ብርሃኑን ለሰው ማሳየት የምንችለው። ስለዚህ ለሱዱነሁም ዐን ሰቢል እነሱ ብቻ ሳይሆን የእኛም እጅ አለበት ይመስለኛል። ከዛ በኋላ ግን ዛሬ እኮ ቁርአን እንዳለ ኩሉ ሒዝብን ቢማ ለደይህም ፈሪሑን ነው ወይሐሰቡና አነሁም ሙህተዱን። ሁሉም ህዝብ ከሸይጣን ጋር እጅና አሁን አሜሪካ ውስጥ ትልቅ እየተስፋፋ ያለው እምነት ከእስላም ቀጥሎ ሰይጣኒዝም ነው። እኔ እንደሰማሁት እናንተ እንዳያችሁት ያ የያዙትን እምነት የሚገርማችሁ ነገር በጣም ወደውት የገንዘብም የእውቀትም በጣም በቁም ነገር ነው የሚሰሩት። ደግሞ በቁም ነገር ለያዙት ሰይጣናዊ እምነት ከልብ እየሰሩ ነው። አገራችንም ድረስ አንዳንድ ስራዎቻቸው ዱቡ ዱቡ ዱቡ እያሉ እየገቡ ነው ተሻግሮ መጥተው። የሚገርማችሁ የያዙትን ነገር ወይሐሰቡነ አነሁም ሙህተዱን እነሱ ትክክለኛ ህይወት መስመር ላይ እንዳሉ ያስባሉ። ስለዚህ ለካ እህት ወንድሞች ጉዳዩ በማሰብ አይደለም፣ ጉዳዩ በመመኘት አይደለም፣ ጉዳዩ እኔ እንዲህ ነኝ በማለት ሳይሆን እጃችን ላይ ያለው መመሪያ፣ እጃችን ላይ የምንከተለው ማንዋል እውነት ነው አይደለም መፈተሽ ራሱ አለበት። እስልምናም ብለው ክርስትናም ብለው ሰይጣኒዝምም ቡዲዝም ብለው ሂንዱዝም ብለው አይሁድም ብለው እኛ እንዲህ ነን ስላለ ማንም ሰው ሐቅ ላይ ነው ብሎ ማለት አይቻልም። የሚያስፈልገው ምንድነው? ቁል ሀቱ ብርሃነኩም ኢን ኩንቱም ሷዲቂን። የያዛችሁት ህይወት መመሪያ ክርስትናም ይሁን እስልምናም ይሁን አይሁድም ይሁን በትክክል ከፈጣሪ ጋር የሚያገናኝ መሆኑን አሳዩኝ ብለን የሃይማኖትን አባቶች መጭመቅ ያስፈልጋል። ዝም ብለን ተናግረው እንዲወርዱ ከፈቀድንላቸው ይኸው ሰይጣኒዝምንም አቋቁመው ሌላ ሁሉ እምነት አይጠቅምም። ኦሾ ራሱ የሚገርማችሁ ነገር እኔ ፈጣሪ ነኝ እስከ ማለት የጠጋ ግለሰብ ነው፣ ግን በቃ ሲሰብክ ኖሯል። ዛሬም በየጉራንጉር ውስጥም ፈረንጆቹ የሚፈበረኳቸው እምነቶች ብዙ አሉና ከባድ ነው። ዝም ካልን ማለት ነው እኛም ጋር ያሉ እውነቶችን ለሰዎች በተግባርም በቃልም መግለጽ ካልቻልን ማለት ነው እንጂ ሰው ሁሉ አምላክ የለም ብሎ ነው ሙህተዱን ሀታ ኢዛ ጃአና አለ በመጣን ጊዜ ይላል አላህ ሐታ ኢዛ ጃአና ይኸው ሸይጣንን ተቆራኝ ጓደኛው ያደረግንለት ከሃዲ ወደኛ በመጣ ጊዜ አል እንዲህ ይላል አላህ ያ ለይት ዋ ምኞቴ በይኒ ወበይነክ በእኔና በአንተ መካከል ቡዕደል መሽሪቀይን የሁለት ምስራቆች ያህል ርቀት ቢኖረን እኮ ነው ጥሩ። አንተ ምንድን መጥፎ ጓደኛ አትለቀኝም እንዴ ብሎ ያ ቀሪኑ ሸይጣንን ክስ ይጀምራል። የት እኔ ዘንድ ሲመጡ ይላል ፈጣሪ። ፈጣሪ ዘንድ ስትመጡ ይሄን ቃል ትናገራለህ። ፈቢእሰል ቀሪን እንዴት አስከፊ ጓደኛ ነህ እያለ ቀሪኑን ይወቅሰዋል። ቃለ ልካፊር ሊቀሪኒሂ አምላክን የካደ ከትክክለኛ የህይወት መስመር ያፈነገጠው ግለሰብ ያ የሸይጣን ጓደኛው ምን ይለዋል ይላል ቁርአን። ምን ይለዋል? ቃል ያ ለይተ በይኒ ወበይነክ ምን አለ ዛሬ በእኔና በአንተ መካከል ሚትለ ቡዕድ ማ በይን አልመሽሪቅ ወልመግሪብ ከምዕራብ እስከ ምስራቅ ያለውን ያህል ርቀት በተራራቅን። ምንድን ነው አንተ አትለቀኝም እንዴ ብሎ ወቀሳና ከሰሳ ይጀምራል አለ። ይሄ ቡዕደል መሽሪቀይኒ ማለት የሁለት ምስራቆች ያህል ርቀት ቢኖረን ይሻል ነበር ማለት ይሄ ተግሊብ ነው ይሉታል። ለምሳሌ ቀመራኒ ኦር ቀመራኒ ይባላል። አበዋኒ አበዋኒ ማለት ወላጆች ማለት ነው። ግን አብ ከሚለው ነው የተያዘው። አብ የሚለው ገልቦት ማለት ነው። ቀመራኒም እንደዛ ማለት ነው። ቀመራኒ ማለት ፀሐይና ጨረቃ ማለት ነው። ቀመር የሚለውን ገልቦት ነው እንጂ ሁለት ቀመር ማለት ሁለት ፀሐይ ሁለት አባቶች ማለት አይደለም። አበዋኒ ማለት ወላጆች እናትና አባት ማለት ነው። ልክ እንደዛ ቡዕደል መሽሪቀይኒ ሲል መግሪብ እና መሽሪቅ ማለት ነው። ስለዚህ ያ ለይተ በይኒ ወበይነከ ቡዕደ አልመሽሪቀይን አው ቡዕደ ማ በይን አልመሽሪቂ ወልመግሪብ ማለት ነው። በምዕራብ እና በምስራቅ መካከል እንዳለው ርቀት ምን አለ በተራራቅን። አትለቀኝም እንዴ ብሎ ያ ከሃዲ የሸይጣን ጓደኛውን ኦር አምላክ ከሱ ህግና መመሪያ ስላፈነገጠ ያቆራኘውን ሸይጣን መክሰስና መውቀስ ይጀምራል። ፈቢእሰ ልከሪም ፈቢእሰ ሳሒቡ አንተ እንዴት ያለ አስከፊ ጓደኛ ነህ። ፈቢእስ ማለት እንዴት ከፋ፣ አልከሪም ጓደኝነትህ እንዴት ከፋ። ሊአነከ ኩንተ ሰበበን ፊ ሸቃኢ አንተ ማለት እኔ አምላክን እንዳምፅና ከአምላክ መስመር እንድወጣ በምን መልኩ ቢተዝይኒከ ልባጢል ሊ እውነት አድርጋ አቀረብክ። ውንብድናን ጨዋነት ነው አልከኝ። ሰካራምነትን ስልጣኔ ነው አልከኝ። ራቁት መሄድን እድገት ነው አልከኝ። አንተን ያበላሸኝ ብሎ ቀሪኑ ሸይጣንን ይከሳል። የሚያሳዝነው ግን ክሱ የማይጠቅምበት ሰዓት ላይ ነው የክስ ናዳ የሚያወርደው። ቃለ አቡ ሰዒድ አልኹድሪ ይላል ኢዛ ቡዒተ ልካፊሩ ዙውጀ ቢቀሪኒሂ ሚነ ሸያጢን ፈላ ዩፋሪቁሁ ሐታ የሲረ ቢሂ ኢለናር። አንድ ሰው ክህደትን ሲመርጥ ወይም ደግሞ ወደዚህ ምድር ከመጣው ፈጣሪው መመሪያና ሕግ ውጭ መኖር ሲፈልግ ክህደትን ሲመርጥ የዚህ ሰውዬ ቤስት ጓደኛ የሚሆነው ሸያጢኖች ናቸው። እውነት እኮ ነውስ። ለምሳሌ እኔ ቁርአን ስለያዝኩ ሊሆን ይችላል ይህ የምናገረው። የሌላው እምነት ተከታይ ሰብካችሁ እሱ ከያዘው የህይወት መመሪያ ውጭ መኖር ስትፈልጉ አይሁድም ሊሆን ይችላል፣ ክርስቲያኑም ሊሆን ይችላል፣ ቡዲዝም ሊሆን ይችላል፣ ሁሉም ሲሰብካችሁ ሲነግራችሁ የሚላችሁ ይህን ነው። እኛ ከምናምንበት የሃይማኖት መመሪያ ውጭ ካፈነገጥ የሰይጣናት ራት ነው የምትሆነው፣ የእነሱ ባልደረባ ነህ፣ የእነሱ ጓደኛ ነህ ነው የሚለው ቁርአን። ይሄንን ነው በግልጽ ቋንቋ ወደዚህ ምድር ያመጣህን መመሪያ ያመጣህን አምላክ መመሪያ እምቢ ብለህ ካፈነገጥ የሚጠብቅ ልቅም አድርገው ቤስት ጓደኛ አድርገው የሚይዙ ሰያጢኖች ናቸው ይላል። ስለዚህ ወደዚህ ምድር ያመጣንን አምላክ አክብሮ መኖር የፈለገ ሰው ከሸይጣናት እጅ መውጣት አለበት። መውጣት ደግሞ ከቻለ ብኢዝኒላህ ምን ይሆናል? ወደ ገነት ለሚደረገው ጉዞ መንገድ ጀምሯል ነው የምንለው። ግን አላህ ምን ይላል? ወለን የንፈዐኩም ልየውም፣ ዛሬ ቀን አይጠቅማችሁም ይላል። ወለን የንፈዐኩም አይጠቅማችሁም፣ አልየውም ዛሬ ቀን አይጠቅማችሁም። የቫለምቶም ግፍ የፈጸማችሁ እንደሆነ ዛሬ ቀን አይጠቅማችሁም። አነኩም ፊል ዐዛቢ ሙሽተሪኩን፣ እናንተ በተዘጋጀው ቅጣት ውስጥ ተጋሪዎች ናችሁ። ዛሬ ቀን ግፍ ፈጽማችሁ ከመጣችሁ፣ ያ ግፍ ኩፍር ሊሆን ይችላል፣ ያ ግፍ ሰው መበደል ሊሆን ይችላል፣ ያ ግፍ አምላክ መሳደብ ሊሆን ይችላል፣ ያ ግፍ ከአምላክ ጋር የማይመጣጠኑ ነገሮችን ለአምላክ በመለጠፍ ሊሆን ይችላል፣ ያ ግፍ ራስንም በመበደል ሊሆን ይችላል። ብቻ የቫለምቱም ግፍ ፈጽማችሁ ከሆነ ወለን የንፈዐኩም ልየው፣ ዛሬ ግን የሚጠቅማችሁ ነገር የለም። እሳ አነኩም ፊል ዐዛቢ ሙሽተሪኩን፣ መጨረሻ የሚነገራችሁ ድምዳሜ እናንተ በቅጣት ውስጥ ተጋሪዎች ናችሁ ሁላችሁም። አውፈር ለዐዛብ ቱዐዘቡን ማለት ነው። በቃ በስራችሁ ልክ የተመጠነውን ቅጣት ትወስዳላችሁ። ወለዩ ከፈፈ ዛሊከ ዐንኩም ሸይአን ቢሰበብ ዙልሚኩም፣ ጠማችሁ ክደትን ስለሰራችሁ የወንጀል መዓት አጠራቅማችሁ ስለመጣችሁ ቅጣቱ አይቀልም። በተሟላ መልኩ ተገቢ ቅጣታችሁን እንደምታገኙ አትጠራጠሩ ይላል። ሌላው ተስሂል በተባለ ኪታብ ላይ ለዚህ ቁርአን አንቀጽ የተሰጠው ተጨማሪ መራ አልሙራዱ አነሁ ላ የንፈዐኩም እሽትራኩሁም ፊ ልዐዛብ ወላ የጂዱነ ራሐተ ተአሲ አለቲ የጅዱሃ ልመክሩብ ፊ ዱንያ ኢዛ ረአ ገይረሁ ቅድ አሳበሁ ሚትለማ አሳበሁ። ዱንያ ላይ አንዳንድ ጊዜ ታስራችሁ ከሆነ ብቻችሁን ስትታሰሩ ይሄ የእስራቱ ስቃይ ይጨምራል። ብቻችሁን ስትቀጡ የቅጣቱ ስቃይ ይጨምራል። ቤት መርካቶ ሱካ ላይ ሲቃ የእናንተ ሱቅ ብቻ ሲቃጠል ስቃያችሁ በጣም ከባድ ነው። የብዙ ሰዎች ግን ሱቅ አብሮ ከተቃጠለ ይቀላችኋል። ብዙ ሰዎች አብሯችሁ ከታሰሩ ይቀላችኋል። ብዙ ሰዎች አብሯችሁ የሚቀጡ ከሆነ ቅጣቱ ይቀር። ስለዚህ አላህ ወለን የንፈዐኩም ልየውም፣ ዛሬ ቀን አይጠቅማችሁም። እቨለምቱም አነኩም ፊል ዐዛብ ሙሽተሪኩን፣ እናንተ ቅጣት ውስጥ በጋራ በመቀመጣችሁ ይቀላል ብላችሁ አታስቡ። አይቀልም። ሁላችሁም በተሟላ መልኩ ለየግላችሁ የተዘጋጀውን ቅጣት ትቀምሳላችሁ ማለቱ ነው ብለው በዚህ በሁለተኛ ሀሳብ የሚሄዱ ዓሊሞች አሉ። አፋ አንተ ያ ሙሐመድ፣ ሙሐመድ ሆይ አንተ ነህ እንዴ? ትችላለህ እንዴ? አፋ አንተ ቱስሚዑ ሶም፣ ታሰማለህ እንዴ አላቸው። አሶመ ደንቆሮን ታሰማለህ ወይ? እውነትን አልሰማም ብሎ ከተነሳ ጆሮን ኮርኩረህ እውነትን ሰምቶ የእውነት ደጋፊ እንዲሆን ማድረግ ትችላለህ እንዴ? ምን ማለት ነው? ረሱልን ነው እየወቀሰ ነው። አው ተህዲ ወይስ ትመራለህ? አልዑምየ እውርን እስትመራለህ እንዲ መሐመድ ይላቸዋል። ወመን ካነ የዋሊ ሙቢን፣ ግልጽ ባለ ጥመት ውስጥ የሆነን ሰው ከዛ ከጥመቱ አውጥተህ ወደ ትክክለኛው ጎዳና መምራት አቅሙ አለ ወይ? የለም። እነከ ላ ተህዲ፣ አንተ ትክክለኛውን የህይወት መስመር የሰው ልጆች ልቦናስ መክተት አትችልም፣ መምራት አትችልም። ስለዚህ ፈአንተ ያ ሙሐመዱ ተቅዲሩ አንቱስሚዐ ሃኡላኢል ኩፋር አለዚነ ሁም ከሱሚ ወልዑምይ ومن كان في ضلال واضح صدرك جنك كتبات كان تبي تتبكه سرا مسراتنو المالتنو سرا تبليغنو يما درس هلا في نتعلب ما درس هنكتل كزاوج جن سووش لمن على من بلا ما تشنك وما تبغى وراسه مقولاته تجبي عيد اللم أفا أنت تسمع الصم أو تهدي العمية ومن كان في ضلال مبين جلست سبالت ما تستجبتو هاك الله ما تعينوا جفنوا جرون دفنوا على الجلسة جرون سر هاك اللي سما بعينه أنتن الدعي ما درك تشن على اللهوي عتشنم ما تشنك أنت ته تجلهن كتر ما تشنك أنت ته هلا في النتهن توت عنجي كذي بزللا كانت يمي تبك نجر اللم ما راتشو فإما له وي نذهبن بك أنت الناس وقدالن بخطنا الدنيا نتلك نتموت النادر قلن شلالن فإنا إن ياقنا الله منهم منتقمون كان نسو نبك رالن أنت بيوتي يالي ستراتشو ستمكراتشو ستذكراتشو انبيالو أكارو تشن كفلك أنت بقزي أسوق قدن النسو نقل كان تفارقنا بارغن نبك رالتشو لن يكتات نادا هلو نارد باتشو نشلالن كموت كبوالا عوال وين دغمو نور ينك كفلك دغمو الناسو سنقطا الناس هاي كالن الذي ينن قطات الناس هاي يالن وعدناهم يقطرناچو سو كفرن سيمرط وانجيل مسراتن سيفلك ظلمن غفن مسرات سيمرط انبيتنينت سيا بزا انقطاچوالن بلن قطرناچوال زتنباچوال سلازي او نور ينك الذي وعدناهم يا يقطرناچو قطات بمقطات للناس هاي هلو انشلالن فإن عليهم مال إني مالتك عليهم مقتدرون بالنسو لاي تايو جنال أنت نمك قدل نبوهالا النسو مقطات النام بقل انشلالن أنت بهو تيال له النسو مقتل للناس هاي انشلالن من المياقتن النا يميسان النقر يلم ملال يلم فإنا قادرون عليهم فهم في قبضتنا لا يفوتونا لا يفوتوننا عملتنم نس مالت بجبت عشن استني اللوت أنت نمقلن سانقلن من قطع عشن لنبقى لاشي يمنشن ملو أعمال قد أراه الله ذلك يوم بدرين عبد الله بن عباس بزي قرآن ينكس راهي لرسول يقباون قال الله يبدر زمشاكنا هايتو عشوال للان በጣም ሲያስቸግሯቸው የነበሩ ትልልቅ የመካ መሪዎች በድር ዘመቻ ላይ ወደ 70 የሚጠጉት ተገድለዋል ለዛ ቀና ሳይቷቸዋል ይላል ምጃባ ተቀን አንቀጽምን በመልክት ቤተኛው መልኩ ሰው ሳልቀጣው አልቀርም አንተ በህይወት ኑርም ማትኑርም እርምጃው ማይቀር ነው ማለት ነው ይላል ፈስተምስክ ባይሁን ያ መሐመድ فاستمسك على ياز نكسر ياز بالذي ينعون يتون اوحي اليك ودانتا يتوردو ملك تنكسر ياز قرآن كسو وچي لم يهدم لمن كسا كسن اتموكر انك انتكو على صراط مستقيم كتب على يوت من قد لعيني الله بك عوات بهونا ይሄንን ሰማይ ይሄንን ምድር በዘረጋው አምላክ ዘንድ የሚያዋጣና ትክክለኛ መንገድ ላይ ነው ያለው ያ የተላከልህን መልእክት ቁርአኑን ንክስ ያጅላቸዋል እንግዲህ ይጃችሁ ላይ ዛሬ ቅሩት እየተባላችሁ የምትለመኑት ማጥናት የከበዳችሁ ቁርአን አላህ ይሄንን ንክስ ያዝ ያ መሐመድ ለህይወት የሚያስፈልገው ነገር ሁሉ ማፈረጥነ في الكتاب መጽሐፉ ስፍርጥረ ጠርገን አስቀምጠናል ስለዚህ ይሄን መጽሐፍ ንክስ አድርጋዝ ለምን እነሆ ወደል ለሙተቂ ለሚይዙ ሰዎች ይወጣ መመሪያ ነው ቁርአንን ስትጥሉት ቁሩ ቁርአንን አንማርም ስትሉት ነው ዛሬ ጋጭ ሆኖ ሰዎች ቁርአንን ዳያሸቱት በር ይዘጋ ነው አንማራል ነው አንሰማ አለ ከአንገት በላይ የኛ ነው ከረድ ለበት የሚፉከራ ብቻ ሆነኛ ጋር ስለዚህ ወገኖቼ ከፉከራ በላይ ቁርአኑን ንያዘው ፈስተምሲክ ቢለዚ ኡህየ ኢለይክ ያ ወደ አንተ የተወረደውን ህይወት መመሪያ ንክስ አድርግ ያዝ። ያ መሐመድ ያዘው ያዘው። እሱን ስትይዝ ያን ጊዜ ነጃ ትወጣለህ። እኛንም የምንባለው ይሄ ነው ወገኖች። ጋዜጣውን ሱቅ ውስጥ ሱቅ ንክስ አድርጋችሁ ከምትይዙ ቁርአን ንክስ አድርጋችሁ ያዙ። እስኪ ወሬ ተራ ነገር ነው፣ ንክስ አድርገን ያዝነው የማይረቡ ነገሮች። እንኩሉ ዛሊካ ለማ መታኡ ልሐያት ዱንያ። ቁርአን እስከ ጀና ድረስ ይዞን የሚሻገር የህይወት መመሪያ ነው። ስለዚህ ፈስተምሲክ ቢለዚ ውሕየ ኢለይክ፣ የኔ መመሪያ ነው ቁርአንን ተቀብያለሁ ምናምን ምናምን እያላችሁ የምትፎክሩለትን ቁርአን ነክሳችሁ ያዙት፣ ካልሆነ ደግሞ ጣሉት። ጣሉት፣ ዋጋችሁን ታገኛላችሁ። ወቃለ ረሱል ያ ረብ ኢነ ቀውሚ ተኸዙ ሀዛ ልቁርአን መህጁራ። ጌታ ሆይ ህዝቦች እኮ ይህን ቁርአን ወደኋላ ጣሉት፣ ወረወሩት። ምን ይሻላል? ሀጅሩ ልቁርአን ተርኩት ይላዋል። ቁርአንን መተው ማለት መጀመሪያ ቁርአንን ከማንበብ፣ ቁርአንን ከመማር፣ ቁርአንን ከማጥናት፣ በቁርአን ለመስራት ካለመፈለግ ይጀምራል። ይሄ ባህሪ ያለን የቁርአን ሰዎች ነን ብሎ መፎከሩ እንኳን ጀነት አይደለም ዱንያ ላይ ራሱ ሙስሊም አያሰኝም፣ ቁርአንን ይዞ ማለት ቁርአንን ትቶ ማለት ነው። ስለዚህ ፈስተምሴክ ቢለዚ ኡህየ ኢለይክ፣ ያ የተወረደልህን ህይወት መመሪያ ንክስ አድርገህ ያዝ። አላህ አያገራውም። አላህ ድሮ አግርቶታል። ኡሙ ኩልሱም ድሮ ነው ያገ ወለቀድ የሰርነል ቁርአን ሊዚክር፣ ድሮ ነው ያገራው። ያልገራ ነው እኛ ነን፣ አንቺና እኔ ነን ያልገራ። ያልገራው እገሊትና እገሌት ናቸው፣ ቁርአን ላይ መግራት ያቃታቸው እንጂ ቁርአኑ ገር ቀላል ለህይወት ለስራ የሚያደርግ መጽሐፍ ነው። አላህ ያግራልን። መች ከበደኛ እኛ ነን ድርቅ ያለው ሰምተን በግራ የምናፈሰው። ስለዚህ እኛኑ ያለስልሰን እኛኑ ያለዝበን እንጂ ቁርአኑማ እንዴት አሁን ስትሰሚው ራሱ አይዋጥልሽም። ይሄ እኮ ጠብ ጠብ ጠብ ጠብ ነው የሚለው ገርነቱም እዚህ ላይ ራሱ ታያለሽ። ፊዚክስ ብትማሪ ጭንቅላት ይፈነዳል እስኪገባሽ ደረስ። ቁርአን ግን ቀላል ነው። በቃ ቁርአን ወርዷል። ተበድሉ፣ አትስረቁ፣ አትሙ። ቀላል እኮ ነው። ቀላል ዝሙት አትስሩ፣ አምላክን ፍሩ፣ ከገንዘባችሁ ስጡ። ይሄ ቀላል አይደል እንዴ? በቃ ይሄን ቁርአን ንክስ አድርጎ ይዞ የራስን ይሄ እምቢ ያለውን ባህሪ ነው መግራት የሚያስፈልገው። እምቢ ያለ አለ አልፈታ ያለ ውስብስብ ያለ ቁርአን አልገባ ያችን ልብ አመድ ንካ ያዛላችሁ። ያ ሰላም ኢነከ ዐላ ሲራጢን ሙስተቂም፣ አንተ ትክክለኛ በሆነ የህይወት መስመር ላይ ነው ያለው። ስለዚህ ነክሰ ብትይዝ ወደኋላ ባታ እንትን ባትንሸራተት ጥሩ ነው የሚላቸው። የሚገርም እኮ ነው። አላህ አጂ አላህዬ وإن هذا القرآن لشرف عظيم لك ولقومك من قريش إذ أنزل بلغتهم وعلى رجل منهم وسوف تسألون عن شكر هذه النعمة. أوكي وإنه على السكوار الله يأتوا يه قرآن كو لذكر لك لأنت مجسج قرآن ለአንተ መገሰጫ ነው። ወሊቀውሚከ ለአንተ ብቻ ሳይሆን ለህዝቦች መገሰጫ ነው። ወሰውፈ ቱስአሉን ከዚህ ከባድ መገሰጫ መጽሐፍ ሳትጠየቁ አትቀሩም ማለት በአላህ እጃችሁ ያለው ማዛ ተሩዱነ ሊረቢኩም አው ማዛ ቱጃዊቡን አላህ አላህን ቅያማ ቀን መልሳችን ምን ይሆን? ቁርአንን የመሰለ ታላቅ ጸጋ ስቱን لو أنزلنا هذا القرآن على جبل رأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون. ነገ ቂያማ ቀን ሐሰናት ኒው ሆፕ አብዱል ለጢፍ ሀጀራ ሳንቶሴ ኡሙ ሂያም ሰላም ኢትዮ መዲና እስላሚያ ቁርአን እኮ ተሰጥቷችሁ ነበር። ምን አደረጋችሁት? በትኩረት አነበባችሁት? ተማራችሁት? አጠናችሁት? ሰራችሁበት? ይህንን በፍቅር የተሞላን መጽሐፍ ለህዝብ አደረሳችሁ? መናገር አንደበታችሁ ተፈታ? ሞከራችሁ? ወሰውፈ ቱስአሉን። ወላሂ ትጠየቃላችሁ። ሳትጠየቁ አትቀሯትም፣ ትጠየቁ አታላችሁ። ይህን የመሰለ ቁርአን ይዞ ሰው ያ ረብ እኔም ተጠይቄ ወደ ጀሃነም ይሁን የሚፈረድብኝ እሳት? አይ ዱንያ፣ አይ ኑሮ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ ረብ እኔም እናንተም ይህንን ታላቅ ቁርአን ተሸክመን ቀልድ አብዝተናል። አላህ ይድረስልን። ወኢነ ሀዘ ልቁርአን ለዚክሩን ለክ ለዚክሩን። በሁለት መልኩ ሊተወስድ ይችላል። አንደኛው ለዚክሩን ለከ ወሊቀውሚክ፣ ለአንተና ለህዝቦች መገሰጫና መመከሪያ ነው። ኦር ለዚክሩን ማለት ለሸረፉን ዓዚሙን ለከ ወሊቀውሚክ። ይህ ቁርአን ለአንተና ለህዝቦችህ ታላቅ ክብር ነው። በእናንተ ቋንቋ መውረዱ፣ በእናንተው አረብኛ ቁርአኑ የህይወት መመሪያ ወርዶ ለዓለም ህዝብ መበተኑ ትልቅ ክብር ነው። ይህንን የተከበራችሁበትን መጽሐፍ፣ ሰው የሆናችሁበት ሙስሊም የሆናችሁበት አምላካችሁን ያወቃችሁበትን መጽሐፍ አይ ወገኖቼ፣ ጊዜ ቁርአን ወስአል ጠይቅ እስኪ ያ ሙሐመድ ይላቸዋል። ምን አርሰልና የላክነውን ሰው ጠይቅ እስኪ። ሚን ቀብሊከ ካንተ በስተፊት ሚን ሩሱሊና ከላክናቸው ርሱሎች መካከል ከአንተ በስተፊት ከላክናቸው ጠይቃቸው። ምን አድርገናል እንዴ? አምላክ አድርገናል ወይ? እስኪ በሙሳ ዘመን ጠይቃቸው። እስኪ በኢየሱስ ዘመን የነበረው ማህበረሰብ ጠይቃቸው። ከአንድ አምላክ ውጭ ሌላ አምላክ ተገዙ ብለን አድርገናል? በኖህ ዘመን በአብርሃም ዘመን መለስ ብለህ እስኪ ታሪክ ጠይቅ። አላደረግንም ነው የሚለው። አንድ አልተደረገም። ዛሬ ዓለም ላይ ኢና ሊላሂ ወኢና ኢለይሂ ራጂዑን የቀብር አምልኮት እንደ ጉድ እየተስፋፋ ነው። ሽርክ ከጥግ እስከ ጥግ እየተሰራጨ አላሁ አክበር። አላህ ግን ይለው አጅዐልና ሚን ዱኒ ራህማን አሊሃተን ዩዕበዱን። አላደረግኩም ከኔ ውጪ ምንም አምላክ ምድር ገጽ ላይ አላደረግኩም፣ እኔም ብቻ ነው ተገዙኝ ብዬ ረጅም ጊዜ ሩስሎችን ስልክ የኖርኩት ነው የሚለው። ከዚህ አምላክ ውጪ ድንጋይ አታምልኩ፣ እንጨት አታምልኩ፣ መላእክት አታምልኩ። ከዚህ አምላክ ውጪ ጅኖችን አታምልኩ። ከዚህ አምላክ ውጪ ነቢያትን አታምልኩ። ከዚህ አምላክ ውጪ ቁሳዊ ነገር መኪናን አታምልኩ፣ ቤትን አታምልኩ፣ ዶላር አታምልኩ እያለን ነው አላህ። أجعلنا واسأل من أرسلنا من قبلك من رسلنا أجعلنا من دون الرحمن آلهة يعبدون كالله جي يمي أملكوت أملاك على ذر الرجن سلا على ذر الرجن كنيو جي ما ننما تقزن منه عبادة مالت وقلوش أملاك المقزات مالت بقالم بتقبارم بلب بمقلة عبادة مالت كله عبادة العبادة اسم لكل ما يحبه الله ويرضاه عبادة مالت وقلت من الأقوال والأفعال للا مالت سووت باتك علي كنقر كتقبار بما السبب جمر أكناونو الله لم يسل ستنقر هلو عبادة يبالة لذي الله اني دسي من لزعنت نو سلمنا وسط ياغنيوت عباده ما من القواچو اسم جامع لكل ما يحبه الله ويرضاه عباده سنن اسم نو يمن اسم بنيغرم بتكبارن بكلم نجر الله اللي اسدست يميچل تكبار اكاتو يميز سيام عباده يبار والله هي عبادة الله ما ملك مبالغر اهت وندموچه والله تلك ينسانت مدركون يا بني يهود اني بقى دس يميلي ملائكت على ملك نبي على ملك جن على ملك صالح سو على ملكم ولي على ملكم قيس على ملكم شيخ على ملكم ما عرفت بقى زين بلاچو اسمت ان انتم احرار نصاناچو حرناچو منين بيوتاچو لاي كاند املاك وچ ان انتن مغزات ميفلق اكل يلم نصاناچو يالكون اني النصانتي ناغنچالو يقرچين አንድ አስቀያሚ ያመለኳት ያለች ነገር አለች ከሷ በሐቂቃ ከልብ ልፋታበትን ታይም ብቻ ነው ፈልገው እሷም ዱንያ ነች እሷም ዱንያ ነች ዱንያን ማምለክ ሳቆም ለዚህ አምላክ ፍቅር ይኖረኛል ዱንያን ማምለክ ሳቆም የዚህን አምላክ ህግና መመሪያ መማርበት ጊዜ አላጣ እሷን ማምለክ ሳቆም ከዱንያ ይልቅ የመጨረሻው ዓለም ያሳስበኛል ያን ጊዜ ህይወት በደስታ የታጀበ ምርጥ የሚያምር ህይወት መጀመር ሁሉ ይመስለኛልና ዱዓችሁ ኃይለኝ ጀዛኩሙላሁ ኸይረን ጀዛ ባረከላሁ ፊኩም ጀዓለላሁ ኢያኩም ሚነ ለዚነ የስተሚዑነ አልቀውል ፈየተቢዑነ አህሰነሁ وبالله التوفيق والسلام عليكم ورحمة الله وبركاته جرسك ما شاء الله عارف وقالوك سورة الغافر اسكا قطر اربع امست درس زاري هدنا الاسر انقص وچنا برنايتنا بزو بدنا ندي تمرتون البولات شلا ياسر ساو ايالكم يالقبات شونا قرك هاد لما تيك اتشالر متشمروت استاذ رستهال قنسهال شمرهال تساستهال متلين بفكر لكبل زججوننا مساساتم لني مالتنا مساساتنم اند صقانو نا متقبلو بلوت طياقيم بلوت كلنم نجر ابرياتشالو تنيش دقيقه والسلام عليكم ورحمه الله وبركاته ورحمة الله وبركاته. دمت السؤال يا جمهور جزاكم الله خيرا استاذ جنديت ناتشو استاذ ابو حيدر استاذ ابو فرحان لمن ناتشو سلام ناتشو يا جماعه انديت ناتشو اوكي جزاكم الله خيرا كتسمعوا ومن يعشو معنو يمينور تشلابيلو عن ذكر الرحمن كالرحمن تقسى ذيك القرآن تشلابيلو يمينور معنو لمينور سو ومن يعشو لمينور سو عن ذكر الرحمن كالرحمن تقسى ذيك تشلابيلو القرآن تشلابيلو لمينور سو نقيد إن القرآن اللي تعلن له لسو شيطانا شيطان إن القرآن اللي تعلن فهو يشيطان له لذي سو تشلاب له قاله سو كريم تقاران هنو تقاران ميهون نارق اللي تعلن ميات أمو تشلاب بمالتو ميات أمو تشلاب لمالتو إنا قرآن اللي تعلم وإنهم إن السوكون شاتين وچو لا يسدونهم يقدوا الشوال عن السبيل كتهكلن يوم من قد ويحسبون يقمتالون أنهم إن السو مهوناتهم مهتدون يتمروا مهوناتهم مايك فلقاتشو نو يقدواتشو عليزا قوباتشو عن السبيل كتكلن يوم منقد ويحسبون يقمتالو أنهم النسو مهوناتشو يقمتالو مهتدون يتمرو مهوناتشو يقمتالو بات أمان يوم منقد لا إيالو يتمرو يمسلاتشو كتكلن يوم منقد سيقدواتشو ما نشاهدين وچو እነኚህ መተደረጉላቸው ችላ በማለታቸው ምንዳ ነው ማለት ነው ከአርህማን ዚክር ከቁርአን ችላ በማለታቸው ሸይጣንን እንዲያጠማቸው ያደርግላቸው ማለት ነው hatta idha ja'ana በመጣ ጊዜ እነኚህ ከቁርአን ችላ ያሉት ሸይጣን የተቆራኛቸው ሰው በመጣው ጊዜ قال ኢላል ያ ለይተኒ ወይጥፋቴ بعد المشرقين قال إلال يا ليتن يا لي يا لي يا ليت بيني ويتفاتي بيني بنينا وبينك بانتنا بانت بتقرانيو بتقرانيو وشيطان معهم بعد المشرقين يا مسراقنا يا مراب ياكل ركت بنورنو بينور بلو يمنال فبئس كفا الكريم قدنينت كفا ولن ينفعكم اليوم زاريك أن أيتقماتكم ولن ينفعكم اليوم زاريك أن أيتقماتكم كقرآن شلا يالوت بزي نغرشت تقار خونو تقار تو بزو خونو ينورو تساوج بدنيا لاي اللهن ذكر تشلا بلو ينبروت ساوچ انا شيطان شيطان يطمماچو ساوچ منلالو ولن ينفعكم ايتقماچوم لنانته بزو هوناچو بدنيا لاي يعني النجر بتمي لا منوراچو ايتقماچوم ظلمتم بامصاچو غزي ببدراچو غزي نفسوچاچون انكم كل إن أنت في الأزابي بكتات لاي مشتركون تقرر الله تخلو يدرشاون يا جنيال مالهنا أفا أنت أكو تسمئو تاسمع له السمة حقا كمسمات إن بيالون سو تاسمع له وي أو تهدي ويستمرار له العمية ልቡ የታወረበትን ሰው ልቡን ሐቁን ከመቀበል ያወረን ሰው ትመራለህ ወመን ካነ የሆነን ሰው في ضلال بطمت المبين ግልጽ في ضلال مبين ግልጽ በሆነ ላይ ያለውን ሰው ትመራለህ حق كمسمات حق كمقبل لبون يا ساورن سو تمرال فإما نذهب أنك وإن أنت انقد لحلا فإنهم النسوك فإما نذهب بك وإن أنت نزد حلا انقد لحلا فإنا إنا منهم كنسو منتقمون من نبره እንበቀላቸው አለን እናጠፋቸው አለን አው ኑሪያነከ ወይም ደግሞ እናሳየሃለን الذي وعدناهم الذي በዛኛውን ቁጣት በቁጣት እናሳየሃለን እነሱ በማጥፋት وعدناهم قال يغبانላቸው فإنا عليهم እኛ በነሱ ላይ مقتدرون ቻዮች ነን فاستمسك ياز بالذي بذا نجر اوحي اليك وذا انت بتراكه النجر ياز اطبق ياز انك انت اكو على صراط بمنجد لاينا مستقيم قط بالا منجد وانه السوق لذكر لك لانت كبرنا قران ولقومك لحزبوتهم وسوف تسالون يا الهي الا وسوف እዚህ ጋር ግልጽ እንትን እርግጠኛ አልሆንኩም ለለፋትና ወይ ቀጥሎ ያለ ሰው እንትን እንላታል وسوف تسالون واسال طيق ከቁርአን ትጠየቃላችሁ አው ከቁርአን በመስራት ባለመስራታችሁ አንተም ሆነ ህዝብ ትጠየቃላችሁ ሳትጠየቁ አይቀርም አው በቁርአን በመስራት አለመስራታችሁ ለአንተ ክብር ወይም ደግሞ ተቅሳዝ ነበር በመስራት ባለመስራታችሁ ደግሞ ትጠየቃላችሁ ወስአል ጠይቅ ማን አርሰልና ከላክናቸው ምን ቀብልከ ካንተ በፊት ምን ሩሱሊና ከመልክተኞቻችን የነሱን ተከታዮች ጠይቅ አጃአልና አርገናል እንዴ ምን ዱኒ الرحማን ከረህማን ውጪ አሊሃተን አማልክት ይዑበዱን የሚገዙ አማልክት አርገናል እንዴ አላደረግንም ማለት ነው ሁላቸውም አላህን ተገዙ የሚል ምላሽ ነበር የሚያቀርቡት ወለቀን አርሰልና በርግጥ ጨርሻለሁ መሰለኝ ጨርሻለሁ جزاكم الله خيرا تنش التمتشنم